ወዓሚለት ቢሂ እውነቱን አውቃ የሰራችበት በሚለው ላይ እንድንጓዝ ነቢዩ ሰለላሁ ዐለይሂ ወሰለም ዐለይኩም ቢሱነቲ ወሱነቲ አልኹለፋኢ አራሺዲን ዐዱ ዐለይሃ ቢነዋጅዝ የመሳሰሉ ምክሮች የነቢዩ ሰለላሁ ዐለይሂ ወሰለም መክረውናል። እስቲ ይህች ፍርቀቱ ናጂያ አጣኢፈቱ አልመንሱራ በአላህ እገዛ በአላህ እርዳታ እየተደገፈች የምትሄድ ግሩፕ ማነች? ከዛች ግሩፕ ለመሆን ሁነን ከሆነ ደግሞ አልሐምዱሊላህ ብለን እንዳናጠፋት እንድንይዛት። ቢስሚላህ ራህማን ራሒም ወቢህ ነስተዒኑ ዐላ ኡሙሪ ዱንያ ወዲን ወሰለላሁ ወሰለመ ዐላ ነቢይና ወሐቢብና ወቁድወቲና ሙሐመድ ሰለላሁ ዐለይሂ ወዐላ አሊህ ومن استنى بسنته واقتفى آثاره إلى أن يرث الله الأرض ومن عليها. وإن شاء الله اليوم نتحدث بإذن الله من صفات الفرقة الناجية. من صفات الفرقة الناجية مجلج أبهروا قدم يعني تلانتنا ندالكواتشو فرقة الناجية الطائفة المنصورة أهل الحق አህሉ ሱና ወልጀማዓ የሚባለው ስያሜዎች የግሩፕ ስም ሳይሆን በስራ የሚገለጹ ባህሪያቶች በአንድ ሰው ላይ ሲንጸባረቁ ያ ስያሜ በላይቱ ላይ ሰው ጠራውም አልጠራውም ማች ያደርጋል ከሰውየው ጋር። ሰው አህሉ ሱና አለውም አላለውም፣ አህሉ ልሐቅ አለውም አላለውም፣ አልፍርቀቱ ናጂያ አጣኢፈቱ ልመንሱራ ተብሎ ተሰየመም አልተሰየመም ያ ስያሜ ለሱ ተገቢው ነው፣ የራሱ ነው መገለጫ ባህሪው ሲይዘው። ግን የግሩፕ መሰየሚያ ተደርጎ ሰዎቹ ባልሆነ አቅጣጫ የሚሄዱ ከሆነ ቀደምት የእስልምና አባቶቻችን ያሰድባሉ እንጂ ዋጋ የለውም። ቢከፍቱት ተልባ ይሆናል ሁሉም ማለት ነው። ምን ሲፋት የሃዚህ ልፍርቀት ናጂያ አወለን አልኢትባዑ ቢኢሕሳንን ሊሰለፊ ልኡማ አሳቢቂን ከመገለጫ ባህሪያቶቻቸው መካከል አልፍርቀቱ ናጂያ አትጠፋም ነቢያችን ሰለላሁ ዐለይሂ ወሰለም ሐታ ዩቃቲላ አኺሩሁም ደጃል። የፍርቀቱ ናጂያ አጣኢፈቱ አልመንሱራ መጨረሻዋ ከደጃል ጋር ትዋጋለች ብለዋል። ኢማጂን አድርጉት፣ ከነቢያችን ሰለላሁ ዐለይሂ ወሰለም ዘመን ጀምሮ የምተዱ ሐታ ዩቃቲላ አኺሩሁም አደጃል ከደጃል ጋር ሲዋጉ ድረስ። ለዚህ ነው አጣኢፈቱ አልመንሱራ አልሙአየደ ቢላሂ ሱብሓነሁ ወተዓላ በአላህ እርዳታ በአላህ እገዛ የምትንቀሳቀስ ነች የሚያሰኛት። ለዚህ ነው እሷን ለማጥፋት የሚፈልግ ሰው እሷን ለመደቆስ የሚፈልግ ሰው ምንም አይሳካለት። ስለማይሳካለት አጣኢፈቱ አልመንሱራ አልፍርቀቱ ናጂያ የተባለው ወደ 73 ተከፍለው 72ቶቹ ወደ ጀሃነም ሲነዱ እሷ ብቻ ነፃ ስለምትወጣ ፍርቀቱ ናጂያ ነጃ የምትወጣ ፍርቃ ተባለች። አህሉ ሱና የተባሉት ሱናን ከምንም በላይ ስለሚጠብቁ የነቢዩ ሰለላሁ ዐለይሂ ወሰለም መንገድ ከሁሉም በላይ ከምንም ከማንም አብልጠው ስለሚከተሉት አህሉ ሱና ይባላሉ። ወልጀማዓ የሚባሉት ደግሞ ሙስሊሞች አንድ አድርገው የመንቀሳቀስ ፍላጎታቸውም ጥረታቸውም ከፍተኛ ስለሆነ አህሉል ጀማዓ ይባላሉ። መበታተንም መበታተንም አይወዱም። ዑለማዎቻቸውም ሆኑ እንዲሁም ኡማውም ሆነ መበታተንም መበታተንም የማይሹ ናቸውና አህሉ ሱና ወልጀማዓ። እንግዲያው የግሩፕ ስያሜ እንዳታደርጉት ወንድም እህቶቼ፣ የተሳሳተ አመለካከት እንዳይኖረን ኢንሻአላሁ ተዓላ። አላህ ሱብሓነሁ ወተዓላ ምን ብለዋል? የቁሉ ረቡል ዒዘቲ ሱብሓነሁ والسابقون الأولون من المهاجرين والأنصار والذين اتبعوهم بإحسان رضي الله عنهم ورضوا عنه وأعد لهم جنات تجري تحتها الأنهار خالدين فيها أبدا ذلك الفوز العظيم. طيب አላህ ስብሓነሁ ወተዓላ ወሳቢቁን አልአወሉን። ዛሬ ደግሞ በአረብኛ መጣ እንዴ? የሺዓ ነው ይሄ። ኢማሙ አልመህዲ ኢማሙ ከዛ ኢማሙ ከዛ ያ ሃዛ ለጥፎ ሸሸ። አላሁ አክበር። ምስኪን ወላሂ፣ ሰውየው ከሰው ፊት ቁሞ ማውራትም ሆነ ማስተማር እንዲያው ቻሌንጅ ማድረግ ብቃት የሌለው ለጥፎ ይሸሻል። አላሁ አክበር። አላህ ሂዳያ ይስጣቸው። طيب السابقون الأولون من المهاجرين وما أدراك أن المهدي قد اقترب مهدي كربوال لالو تنبيت لنا قروا كونوا عند النبي سبحان الله الله نايفروا يودا فيت مجو قزي لو كان الله ما نم يمي أو قوال نبياتوك لنبي ما سمسكري الله سبحانه وتعالى ستاتشو كانوا نبستكر. طيب الله سبحانه وتعالى يقول والسابقون الأولون من المهاجرين والأنصار والسابقون الأولون يمجمر يوچو قدمت ود اسلمنا قدامي يهونت سابق السابقون بالإسلام إلى الإسلام ود اسلمنا بمغبات كهولم قدمو يغبو يهونو الأولون قدمت اسلمنا باتوچ من المهاجرين والأنصار مكان لقوا ود مدينة يتسدد كفيلوچو رمو مدينة طبقوا سدتنيوچ وندموچاچون የተንከባከቡና የረዱ ያገዙ ንብረታቸውም ያካፈሉ ሁለመናቸው ሸር አድርገው ሲተዳደሩ ነበር። والذين تبعوهم بإحسان الناسንም የሚከተሉ بإحسان በመልካም ሁኔታ የሰለፎቻችን መንገድ ተከትሎ የሚሄድ ሰው ይያለ ነው እንግዲህ አላህ Subhanahu Wa Ta'ala والذين تبعوهم اتبعوا الأنصار والمهاجرين مهاجሮችና አንሳሮች ቀደምት የእስልምና አባቶችን የሚከተሉ ይሆኑ رضي الله عنهم الله ወዶላቸዋል الله ወዶላቸዋል ይሄንን ስራቸው በዱንያ ላይ የሚያከናውኑን ስራቸው ወረዱ عنه الله በሚሰጣቸው ክፍያ الله በሚያደርግላቸው ነገር ደግሞ እነሱም ደስተኞች ናቸው واعد لهم الله ما ዘጋጅቶላቸዋል جنات تجري تحتها الانهار خالدين فيها ابدا ذلك الفوز العظيم الله كسروچو اجرቶችን የሚፈሱባት የሆነች ጀነት አዘጋጅቶላቸዋል አትክልት ቦታ በጣም የሚያምር የሆነ ቦታ ከስሮቹ የወተት የማር የኸምር የውሃ ጅረቶችን የሚፈሱባት ይሆኑ ጅረቶች የሚፈሱባት የሆነ ጀነት አላህ አዘጋጅቶላቸዋል خالدين فيها ለተወሰነ ጊዜ አይደለም ለዘላለም ነው አንዳንድ ኒዕማ እየበላው እየጠጣው እየተዝናናህ ያለ በድንገት እንደሚጠፋ እንደሚያልቅ ተዝ ሲል ጣሙ ይጠፋብሃል ጣሙ ይጠፋብሃል ድሮ ሰፈር ይያለን ኩምበልቻ አካባቢ ሰደቃ ተጠርተን እንግዲህ ደረሳ የቀሪ አንጀራ ነው የሚበላው ሁላችንም የቀሪ አንጀራ ነው ትንሽ ላካፍላችሁና ቀሪአ ስንበላ ብዙ ጊዜ እንጀራ የሚሰጡን ሰዎች ጀዛሁሙላህ ኸይራል ጀዛ ከቾኮላ ሊሆን ይችላል ወይም ደግሞ ወጥ ካለቀ በኋላ እየደረሰን ሊሆን ይችላል አብዛኛው ራቆቱ ነው የሚሰጡን ባዶ ዝም ብሎ ወጥ የለለው ደረቅ ነው በየቤቱ ምን እናደርጋለን ወጥ ያላቸው ያላቸው ፌስታል ላይ እናደርግና ቆና ላይ ስለሆነ ቀሪአ እናደርግበት ወጥ ያለው የወጥ ያለው ውሃ እንጨምርበትና ወጥ የሌለው እዛው ላይ ቀላቅለን እንፈረፍረዋለን ፈርፍረን አንድ ላይ ይገናኛል خلاص ወጥ ባይደርስበትም እንኳን የወጥ ሽታው በውሃ አርጎ ይደርሰዋል ፍርፍር ይሆናል ፍትፍት ፍትፍት ደረሰ ፍትፍት ይወዳል የሚባለው ወጥ ስላጣ ነው እንጂ ፍትፍት ስለሚወዳ አይደለም እና ከለታት አንድ ቀን ሰደቃ ተጠርተን ሄድንና ሰደቃ ተጠርተን ሄድን እንግዲህ የሰደቃ ምግብ ስጋ አለው መረቅ አለው ምን አለው እየበላን ይያለ እጁ ላካደረገና ቢስሚላህ ተብሎ አይደለም የሚጀምረው ቢስሚላህ እንደማለት አዑዙ ቢላሂ ሚነ ሸይጣን الرጂም አዑዙ ቢላሂ ሚነ ሸይጣን الرጂም ሱብሃንአላህ ምን ነው አልነው አይ በህልሜ መስሎኝ ደንግጬ ነው ለድንጋጤው ነው አዑዙ ቢላሂ ሚነ ሸይጣን الرጂም ያልኩት አለ አንዳንዱ ይዘው ህልሜ የሚመስልህ አለ አዑዙ ቢላሂ ሚነ ሸይጣን الرጂም አለ እና ህልም መሰለኝና እንዴው እንዴት ህልሜ መስለኛል ብዬ ነው አዑዙ ቢላሂ ያልኩት አለ የዓለም الدنيا ደስታ ይፈልገ ያህል ይሁን ትንሽ ጭንቀት አለበት ምናልባት ያልቅብኝ ይሁን ምናልባት ይሄ ንዕማ መንግስት አውቆት መንግስት አውቆት ይነጥቀኝ ይሁን ወይምስ ግብር ክፈል ይለኝ ይሁን ወይምስ ድሆች ደግሞ በር ጠብቆ በር ላይ ጠብቀው ያቸገሩኝ ይሁን የሚለው ጭንቀት ስላለበት ኒዕማው ራሱ አግኝተ ነው ራሱ አንደሰትበት ምናልባት እየተደሰትንም ስጋት የተሞላበት ነው የጀነት ግን خالدين فيها سبحان الله الله سبحانه وتعالى የጀነት ሰዎች ወደ ጀነት ከገቡ በኋላ የእሳት ሰዎች ወደ እሳት ከገቡ በኋላ ሞት على صورة كبش أقرن قندام فيل مسلو يمطال موت የጀነት ሰዎችም የእሳት ሰዎችም ሲያዩት ይሄ ታውቁታላችሁ ወይ ሲሏቸው የጀነት ሰዎች በጣም ይደነግጣሉ። ሞት እዚህም መጣብን ይላሉ። ሞትን ተሻግሮ እንጂ ሞትን ሳያይ ወደ አኺራ የሚሄድ ማንም ሰው የለም። ኩሉ መን ዓለይሃ ፋን ነውና በዓለም ዱንያ ያሉ በሙሉ ይጠፋሉ፣ ጠፊዎች ናቸው፣ ይሞታሉ ብሏል አላህ ስብሓነሁ ወተዓላ። ቀምሰው ነው የሚመጡት። ይደነግጣሉ፣ ይደነግጡና አዎ ያ ረበና ሞት እኮ ነው ይላሉ የጀነት ሰዎችም። አላህ ስብሓነሁ ወተዓላ ከጀነትና ከእሳት መካከል ሞት ራሱ እንዲሞት ያደርገዋል። ይታረዳል፣ ሞት ራሱ ይታረዳል። ይታረድና ከዛ በኋላ ምን ይላቸዋል? ያ አህለል ጀና ኹሉድ፣ እናንተ የጀነት ሰዎች ለዘላለሙ ኑሩ፣ መሞት የሚባል የለም፣ ከጀነት መባረር የሚባል የለም፣ ስቃይ ጭንቀት ጥበት የሚባል የለም። ኒዕመቱን ዓላ ኒዕማ፣ በኒዕማ ላይ ኒዕማ አይደለም? ወለደይና መዚድ ብሏል አላህ ስብሓነሁ ወተዓላ። ከሰጠናችሁ ኒዕማ በላይ እንደገና ተጨማሪ ኒዕማ አለ። ያ የተሰጠህ ሀብት በጣም የሚያምር የሆነ የሚያስደስት የሆነ ኒዕማ ለዘላለሙ ተደርጎልሃል፣ ሞት የሚባልም የለም፣ ሞት ራሱ ሙቷል ቢባል ምን ያህል ደስታ ይሰማናል። አላህ ስብሓነሁ ወተዓላ የጀነት ሰዎች አድርገንና መጨረሻ ላይ ሁለተኛ ደግሞ ሊያስደስታቸው ይፈልጋል አላህ ስብሓነሁ ወተዓላ። ወለደይና መዚድ ብሎ የለ ተጨማሪ አለኝ ብሏል። አያልቅበት አላህ ስብሓነሁ ወተዓላ። ሀብታሙ አምላካችን አላህ ስብሓነሁ ወተዓላ ይመጣና ያ ዒባዲ ሀል ቱሪዱነ ሚን መዚድ ይላቸዋል። ትፈልጋላችሁ ተጨማሪ? ቃሉ ያ ረበና ሁሉም ነገር እኮ ሰጠህን አላህ፣ ምን ተፈላጊ ተጨማሪ ነገር ምን ያስፈልገናል ይላሉ። በኋላ አላህ ስብሓነሁ ወተዓላ ኡሒሉ ዓለይኩም ሪድዋኒ ፈላ አስኸጡ አበደን ይላል። ባሮቼ ሆይ ለዘላለሙ የኔ ውዴታዬ ደስታዬ በእናንተ ላይ አድርጌያለሁኝ። በጭራሽ እስከ መጨረሻው መጨረሻ የለውም። እስከ መጨረሻ ብዬ እንዳልተረጉምላችሁ መጨረሻ የለውም። ማብቂያ ላሌለው ኒዕማ አንድም ቀን ላልቆጣባችሁ ደስታዬ ውዴታዬ በእናንተ ላይ አድርጌያለሁ ይላል። ሱብሓነላህ። አላህ ሱብሓነሁ ወተዓላ ከስሮቿ የተለያዩ ወንዞች የሚፈሱባት የሆነ ጀነት ከሰጠን በኋላ ሞት ይኖር ይሆን ብለን እንዳንሰጋ፣ ሞት ራሱ ሙቷል፣ ታርዷል፣ አይናችን እያየ ታርዷል። አላህ ስብሓነሁ ወተዓላ ተሳስተን እናስቆጣው ይሆን ይቆጣብን ይሆን እንዳንል ደግሞ አላህ ስብሓነሁ ወተዓላ በጭራሽ ካሁን በኋላ ኡሒሉ ዓለይኩም ሪድዋኒ ፈላ አስኸጡ አበደን፣ በጭራሽ ላልቆጣ ውዴታዬና ደስታዬ በእናንተ ላድርጌላችኋል። ምን አይነት ኒዕማ ነው ወንድም እህቶቼ! ለእንዲህ አይነቱ ክፍያ ሰው መቶ ዓመት በዚህች ዓለም ዱንያ ኑሮ አይደለም ከመቶ ዓመት በላይ ቢኖርስ አላህን በአንድ እግሩ ቢያመልከው እንዲያው ሰውነቱ ስጋው እስኪቆራረጥ አጥንቱ እስኪደቅ ድረስ አላህን ቢያመልክ አመለኩኝ ብሎ መናገር ይችላል? ከዚህ አይነቱ ክፍያ ጋር ሲነጻጸር ያ ረብ አላሁመ ጃዓልና ሚን ዒባዲከ ሳሊሒን አለዚነ እኽታሩ አጠሪቀል السديد الذي يوصلهم إلى رضوانك وجنتك ووفقتهم لذلك يا أرحم الراحمين. طيب من صفات الفرقة الناجية الاتباع مكة النونجدي، والاتباع هو الاقتداء بهم سلف وشاكين رحمة الله تعالى على الجميع. الله يزن الله شو يهدو بتاقر الله سمر الله شونا ينس من غير مكة المالت سواء كان في توحيد العبادة لله تعالى بإفراد الدعاء لله وحده وإفراد الاستغاثة والاستعانة والاستغاثة بالله وحده والاستعاذة، فلا يدعى مع الله غيره ولا يستعان بغير الله ولا يشرك مع الله عز وجل في أي نوع من أنواع العبادات، وإثبات صفات الله عز وجل التي وصف بها نفسه ووصف بها رسوله صلى الله عليه وسلم، إثبات معنى لا إثبات كيفية. እነሱን ስንከተላቸው ፊ ኢፍራድ ላህ ስብሓነሁ ወተዓላ ቢዱዓ ጥሪን የሚገልጹ ማንኛውም ነገራቶች ሁሉ መለመንም ሆነ መታገዝ፣ እርዳታ መታገዝም ሆነ እስቲዓና መፈለግም ሆነ እስቲጋሳ መፈለግም ሆነ ከአላህ ብቻ ልናደርግ ሓታ ሌላው አካል አላህ ስብሓነሁ ወተዓላ እንዲሰጥ አድርጎ ብቃት ከሰጠው እንኳን ስጦታው ከአላህ ብቻ ነው የምንጠይቅ። አንዳንድ ጊዜ የሆኑ ሰዎችን የሚያደነጋግሩ የሆኑ አንዳንድ ተአምሮች የሚታዩ አሉ በየቦታው። ከነቢያቶች ከሆነ ሙዕጂዛ ይባላል። ከወልዮች ከአላህ ደጋግ ባሮች ከሆነ ከራማ ይባላል። ከአውሊያ አውሊያኡ ሸይጣን ከሆነ ደግሞ ከአውሊያኡ ሸይጣን ከሆነ ደግሞ ያኒ እስትድራጅ ማታለያ ተብሎ ነው የሚሰየመው። ስብሓንላህ ተመልከቱ። አውሊያኡ ሸይጣንም የሆነ በጣም ድንቅ የሆኑ ተአምራቶች ያሳያሉ። ዋናው ሰውየው የሚያሳየው ስራ ሳይሆን የቆመበት ቦታ መታየት አለበት። እምን ላይ ነው የቆመው ሰውየው? ሀል ሁወ ዓላ ማ ካነ ዓለይህ ሀዲዩ ሰለፊ ሀዚህ ልኡማ፣ የዚህች ኡማ ቀደምት የእስልምና አባቶቻችን ሰሓባዎች ሪድዋኑላሂ ተዓላ ዓለይህም እነሱን በመልካም ሁኔታ ተከትለው የመጡ የእነሱ መንገድ ነው የቆሙበት ወይምስ የራሳቸው ክሬት አድርገው ነው ቁመውበት ያለው? ይህንን መታየት መቻል አለበት። የሚያሳየው በአየር ላይ ቢበር፣ ውሃ ላይ ቆሞ ቢያወራ፣ ወይም የተለያዩ ነገራቶች ዛፍ ላይ ቢንጠለጠል ሁሉ ይሄ ከራማ አይባልም። ምናልባት እስትድራጅ ሊሆንም ይችላልና፣ ዋናው ይሄ የሚያሳየው አይደለም። ሐታ ወልይ ሆኖ ደጋግ የአላህ ባሮች ወልይነት ያሳዩ ነበር። ይሄ እኮ በሰሓባ ጊዜ የተጀመረ እኮ ነው። ወላኪን ብዙ ጊዜ ትኩረት አይሰጡትም። ለምን? ኸስየቱን እክተሰ አላሁ ስብሓነሁ ወተዓላ ዛሊከ ለዓብዳ፣ አላህ ይህንን ባሪያ የለየው የሆነ መለዮ የሰጠው የሆነ መለዮ እኮ ነው ይሄ። መሰለን ዓላ እብን አልሐድረሚ ረዲየላሁ ዐንሁ ወርዳ፣ አቡበክር ስዲቅ ረዲየላሁ ዐንሁ ወርዳ ቃኢዱ ልጀይሽ አድርገው ልከውት ነበር። ቂሳው አቡ ሁረይራ ረዲየላሁ ዐንሁ ወርዳ ናቸውም የዘግቡት። እሳቸውም ምን ጀይሽ ዓላ እብን አልሐድረሚ ነበሩ። ወደ ጦርነት እየሄዱ እያለ መንገድ ላይ እልም ያለ ምድረ በዳ ጠላት ሸሽቶ አምልጧቸው፣ እልም ያለ ምድረ በዳ በውሃ ጥም ሊያልቁ ሆነ። ሊያልቁ ሆነና አሚራቸው ወደ አሚራቸው ሂደው ያ ዓላ እብን አልሐድረሚ ያ እብን አልሐድረሚ ኸላስ በውሃ ጥም ማለቃችን ነው፣ እዚህ ምድረ በዳ በረሃ ላይ ማለቃችን ነው ሲሉት፣ ላ አነ መእሙሩናል እኔ ታዛዥ ነኝ አላህዬ፣ እንግዲህ ውሃ አምጣና ለእኔም ለጀማዓዎችም ለፈረሶቻችንም አጠጣና። ይህ የማይባል ዝናብ ዘንቦ ስብሓንላህ ቅዝቅዝ አሉ። በዛ ፀሐይ በዛ ምድረ በዳ ውሃው ታጠቡት፣ ጠጡት፣ ፈረሶቻቸውም አጠጡ። ከዛ በኋላ ምንድን ነው ያደረገው? እንቀጥላለን። አሚር ነው መርሐባ ብሎ ተከተሉት። ተከተሉት እያሳደዱ ጠላት እያሳደዱ እነዛ ሙርተዶች ናቸው። ብዙ ዲንን ሙሓረባ ያደረጉ በሐርቡ ሪዳ ፊ ኺላፈቲ አቢበክር ስዲቅ ረዲየላሁ ዐንሁ ወርዳ ብዙ መሻክል ተፈጥረው ነበረ። እያሳደዱ ሲሄዱ የሆኑ ተንኳዎች ነበሩ። እነዚህ ጀልባዎች ተሳፍረው ከተሻገሩ በኋላ ሰዎቹ ጠላቶች ጀልባዎቹ ሰባብረው ጥለዋቸዋል። ሰው ሌላ ሰው እንዳይጠቀምባቸው ማለት ነው። ሰባብረው ጥለዋቸዋል። ዓላ እብን አልሐድረሚ ሁለት እጆቹ ዘረጋና ያ አላህ እኔ ታዛዥ ነኝ አላህ እያል፣ አንተ ውሃ አንተም ታዛዥ ነህ፣ አልፈን እስክንሄድ ድረስ የፈረሶቻችን ኮቴም እንዳይረጥብ አለ። በውሃ ላይ እስከነ ፈረሶቻቸው ተጉዘው አለፉ። እነዛ ያመለጡ ጠላቶች አሳደው ደርሰውባቸው ጨፍጭፈው ጨርሰው ተመልሰው መጡ። በውሃው ላይ እንደዛ ብለው ተሻገሩ። መንገድ ላይ ዓላ እብን አልሐድረሚ ረዲየላሁ ዐንሁ ወርዳ ሞተ። ከዚያ ዓለም ዱንያ በሞት ተለያቸው። በሞት ተለየና መቃብር ቆፍረው ቀበሩት። ሲቀብሩት በዛ አካባቢ የሚኖሩ ሰዎች ይህ ሰው የምትወዱት ሰው ከሆነ ይህች ምድር የተቀበሩባት ሰዎች ሁሉ ማታ ማታ እያወጣች ወደ ላይ እየተፋቻቸው ለአውሬ ትሰጣቸዋለች እና ይሄ ወንድማችሁም እዚህ ቀብራችሁት አትሂዱ አሏቸው። ላ የንበጊ ልብን አልሐድረሚ ዓላ እብን አልሐድረሚማ እንዲህ አይነቱ ውርደት ሊያጋጥመው አይገባም፣ ቆፍረን ተሸክመ ነው እንሄዳለን ወደ መዲና አሉ። ቆፍረው ሊያወጡት መቃብሩ ሲቆፍሩ ሰውየው የለም። መቃብሩ መደል በሰር ያህል ተለጥጧል፣ ሰፍቷል። አለም የቁል ነቢዩ ሰለላሁ ዐለይሂ ወሰለም ኢነ አልቀብረ ኢማ ረውደቱ ምን ሪያድ አልጀነቲ አው ሑፍረቱ ምን ሑፈር ናር። ነቢዩ ዐለይሂ ሰላቱ ወሰላም ሰላም አላሉም ነበረን? መቃብር ሱመያ እንትን አይፈቀድም። አይገስ ያ ጀዛከላሁ ኸይረን እንትን ቪዲዮ አይፈቀድም። አሕሰነላሁ ኢለይክ ሱመያ አማ ሱመወያ علاء بن الحضرمي، يا جزاكم الله خيرا، علاء بن الحضرمي እንደዛ አይነት ከራማ አሳይቷል። ሱብሓነላህ በህይወት እያለም ሙቶም ከራማ አሳይቷል አይደለ? ሰሓባዎች ስለ ዓላ እብን አልሐድረሚ የነበራቸው አመለካከት ምን ነበረ? ይሄ ሰውዬ ይሰጣል ይነሳልና እሱ የተቀበረበት ዶሪህ ሰርተንለት ኸላስ ዝናብ ስናጣ ይሄድን የምንለምንበት ልጅ ስናጣ ይሄድን የምንለምንበት ይሉ ነበረ? አይሉም አይሉም። ላ እንዲህ አይነቱ አመለካከት የላቸውም። ያዕለሙነ አነሁ ኸስያ ሊዓላ እብን አልሐድረሚ ረዲየላሁ ዐንሁ ወአርዳህ። አላ እብን አልሐድረሚ አላህ ስብሓነሁ ወተዓላ የሰጣቸው መለዮ እንደሆነ ስለሚያውቁ መቃብሩ ላይ ተደፍተው የተለያዩ ነገራቶች የሚለምኑበት ሁኔታ የለም። ኸላስ ሰውየው ከአላህ ጋር የነበረው ዓላቃ አጠነከረ፣ አላህ ወደደው፣ አላህ እንዲህ አይነቶቹ አሳየው ማለት ነው። ኢንሻአላህ ጠይብ። እና እቅትዳ ቢህም ዓቂደተን በዓቂዳ በኩል ወ إفراد العبادة لله سبحانه وتعالى توحيد العبادة لله تعالى يطري عند ما درك عبادة عبادة توحيد العبادة لله تعالى بإفراد الدعاء لله وحده سنطرا الله بكا متارات ارداتا سنفلق متاغز سنفلق با الله بكا سبحانه وتعالى كالله غار ماننم ما يترم كالله غار ماننم ردات ادرغنا نيزم كالله غار ማንንም አናጋራም በማንኛውም የዒባዳ አይነቶች ሁሉ አምልኮን የሚጠቁሙ ማንኛውም ዒባዳ ሁሉ ከአላህ ጋር ማንንም ላንጨምር ቀደምት የእስልምና አባቶቻችን ልንከተል ይገባናል። አላህ ስለ ራሱ የገለጻቸው በቁርአን ውስጥ ስለ አላህ ባህሪያት እናጸድቃለን። ምን ገይር ተሕሪፍን ወላ ተዕጢልን ወላ ተምሲልን ያለምንም ማወላገድ ያለምንም ማጣመም ያለምንም ከይፍያ ወይም ሁኔታ አኳሃን ወይም ደግሞ ምሳሌ ያለመስጠት ይልቁንስ ኢትባተን የሊቁ ቢጀላለቲህ ወዓዚም ሱልጣኒ ለአላህ በሚገባው መልኩ ለአላህ የሚገባው እናጸድቃለን። አላህ ያጸደቀው ለራሱ ወተንዚህ አላህ ስብሓነሁ ወተዓላ አላህንም እናጸዳለን። ዐን ኩል ማ ላ የሊቁ ቢሂ ለአላህ ከማይገባው ነገር አላህ አይገባውም የሚባሉ ሰለፎቻችን ይህ ነበረ። ለአላህ ሲፋቶቹ ስናሰብት ምንድን ነው ከተባለ ኢትባተ መዕነን ትርጉሙ ማጽደቅ ማለት ነው። አላህ አንድን ቃል ተናግሯል አይደለ? የዚህ ቃል ትርጓሜው ለአላህ እሱ ራሱ ስለ ራሱ የተናገረው ስለሆነ አሚን ብለን ተቀብለናል፣ አጽድቀናል፣ አምነንበታል እንላለን። ወላኪን ለይሳ ኢትባተ ከይፍየትን ከይፍያ አለው። በእርግጥ الشيخ محمد صالح العثيمين رحمة الله تعالى عليه وغفر الله لنا وله سيستمروا كيفية إيان لن بي الله سبحانه وتعالى صفات كيفية اللوان ولكن لا يعلمه إلا الله سبحانه وتعالى كالله وجمان لم يوقو يلم لنبياتك بنقر نورو بقرآن بكل ما تقال للنبرة التنقر أحجوم لما نمسو التقلزم إلا أن الكيفية لا يعلمها إلا الله سبحانه وتعالى كالله وجم የአላህ ከይፍያ ስለ ራሱ የገለጻቸው ባህሪያቶቹ አኳሃኗ አላህ ብቻ ነው የሚያውቃት። ለምን እንደዛ እንዳደረገ አላህ ስብሓነሁ ወተዓላ ነው የሚያውቀው። መተለን የቁሉ ረቡ ልዕዘት ስብሓነሁ ወተዓላ አራሕማኑ ዐለል ዐርሽ እስተው፣ አራሕማን በዐርሽ ላይ ተስተካከላል። እስቲዋ ማዕሉሙን ቢደሩረት ምን አልቁርአን ከቁርአን የተጠቀሰልን ስለሆነ እናምናለን እንቀበላለን። معلوم بالضرورة من القرآن. والكيف غير معقول أكوهانو قنا يتوكم أيها شوار الله لا إثبات كيفية كيفية وأن الناس أدكم أكوهانو عرش لا يكوش على قادم مالا ويم قوم يملو أنه قوم كيفية والتنقر النم إثبات معنى لا إثبات كيفية نثبت لله الصفات التي أثبتها لنفسه في كتابه أو أثبتها له رسوله صلى الله عليه وسلم في أحاديثه العذبة الواردة. أفاجبهن حديث وشاتو نبي صلى الله عليه وسلم يتناقر واتشو أفاجبهن الله سبحانه وتعالى نقر بقرآن لا يتتكسو سلا الله مقلج أبهرياتو تيصدقو معنا والناس قال لن كيف يوقن التنقر النم أنه قو ولكن كيف يالت نعم كيف يالو لا يعلمها إلا الله سبحانه وتعالى الله إنجم أنه ما يوقو أهل التشبيه وأهل التحريف والتعطيل أهل السنة والجماعة سيان قاششو من يلالو مشبهو جناتشو يلالو مشبهو جناتشو لا الله سبحانه وتعالى يسو كيف ياسك أمت ولت بالله عليكم ما نو استيك قدمت يا اسلم النبات وتشاتين جمرو اسك زاري درس يالوت اهل السنه والجماعه عقيدة السلف أصحاب الحديث تكتلوا يميه دو سوج كله الله إجالو لك اندني إج الله إقرالو اندني إقر الله سبحانه وتعالى قد جبلوان لك اني ونبرلاي عند التكمت متعينة بلو يمي الناقر سمتاجو تاوك اللاجو سمتاجو تاوك اللاجو لا ولكن افتراءات وأكاذيب وشاتوش كتفتوش باشيخ الإسلام ابن تيمية رحمة الله تعالى عليه يتكتف كتفتوش قالوا لك باشيخ عبد القادر الجيلاني رحمة الله تعالى عليه يتكتف وشاتوش قالوا هلو فنقراتش اللي الشيخ عبد القادر الجيلاني من كبار علماء الحنابلة يحنبليوش علماء كتالا لا قوش مكاكل أندوناتشو عمدة الأحكام يما تاوك سوش الله تشبيه مالت يكبدن يال ويم دقمو مغن ابن قدامة يما تاوك سوش الله تشبيه مالت يكبدن مغن ابن قدامة ابن قدامة المقدسين عبد الرحمن عبد الغني المقدسي عبد الغني ابن المقدسين ابن قدامة المقدسي قدن يامو تناتشو عند لاي تيايزو كفلسطين ودع عراق هيدو ودع عراق هيدو كشيخ عبد القادر الجيلاني تمرو يا متوت علمنا ونقري بمغن بكلنا بعمدة الأحكام بكل متو يمت ألن يالو حديثه هلو يا هلو علم يا كبرت كشيخ عبد القادر الجيلاني عبد القادر الجيلاني يمي التاوقوت روب روب بيشانو روب روب بيبو تاو يمت ألو وتتكال وتت ودنتن داي قبا يتتت يتبال لايوال هدا موشي فلسفوت حديثنا وانجي كان دزي هلو عينت يلو بتمساتشو عالم ناتشو سياستمرو لو يميادرو ناتشو عابد ناتشو زايد ناتشو طيب انا كقدمت اسلم النبات وشاتين جمرو سلا الله سبحانه وتعالى اوصافو جسين ناقرو لكن دانية تكمتو على يميلو يلو لكن دانية تكمت مكمت ان دانية الله سبحانه وتعالى عرش لا يقود جبران لكن يوانبر لا يندتكمت كوت الله سبحانه وتعالى قادم بقولان لكن دني يمين من منقري الله شوم الله لراسه ياسك أمت أت كيف يالك لن يقنا القلس أننا إمام مالك رحمة الله تعالى عليه إمام دار الهجرة يا مدينة إمام يهونت إمام مالك رحمة الله تعالى عليه نقراتشن لاي مسجداتشن دار الهجرة بلن يسيمنا وبزيوا قطامي عندنا نقراتشو يا سياتل إتبيا ويان مسلموش በአንድ ሚሊዮን አካባቢ የገዙት መስጂዳቸው መስጂዱ ዳር አልሂጅራ ብለው ነው የሰየሙት ኢንሻአላሁ ተዓላ ስደተኞች ስለሆኑ አገራቸው ለቀው የተንከራክተቱ ዱንያ ፍለጋ የተንከራክተቱ ያቋቋሙት የዒባዳ ቦታቸው ስለሆነች የስደተኞች ቤት ወይም ደግሞ ዓለም ዱንያ ስደት ስለሆነች የስደተኛ ቤት መሆን የሚገባው መስጂድ ነው መስጂዱ ዳር አልሂጅራ የመሳሰሉ እንግዲህ ተሰጥቶታል ኢንሻአላሁ ተዓላ ሌላኛው ደግሞ አገራችን ዳሩል ሂጅራ ነች ሂጅራተል ኡላ የመጀመሪያ ሂጅራ ወደ ሀበሻ ስለሆነ የተደረገው በዚሁ በሶስቱ ምክንያት መስጂዳችን መስጂዱ ዳሩል ሂጅራ ብለን ሰይመነዋል የሲያትል ኢትዮጵያውያን ሙስሊሞች መሰብሰቢያቸው መስጂዱ ዳሩል ሂጅራ ነው የሚባለው ኢንሻአላሁ ተዓላ طيب እና الاوصاف لا الله سبحانه وتعالى بقران السوره سلا راسه يا صدقات يونو صفاته سن صدق اثبات معنى لا اثبات كيفيه يا اكوهانو هنيتا لسو نو منتهو امام دار الهجره سيتيقو عند سو متانا يا امام الله سبحانه وتعالى الرحمن على العرش استوى الى كيف استوى بلو سيتيقاتو قال الاستواء غير مجهول استواء يما يسات قداي نو بالقران يتتكسى سلهون الاستواء غير مجهول يما يسات نو القران لا لا والكيف غير معقول اكوهانو غنا يتواق مالو سلازي ماننياو مؤمن يا الله صفاتك سيا صدق اثبات معنى لا اثبات كيفيه يا كيفيه إثبات أيدلم. ቡና ይጠጣላው። እሳቸው ግን አያውቁም። ረሒመሁ ላሁ ተዓላ ታላቅ ዓሊም ናቸው። በጣም ታላቅ ታላቅ የእስልምና አባቶቻችን መካከል ታላቅ ዓሊም የነበሩ ምን ዑለማኢ አልሐናቢላ ሐንበልይ ናቸው። ረሒመሁ ላሁ ተዓላ ጀይላን የምትባል ኢራቅ ውስጥ አገራቸው ዓብዱልቃድር አልጀይላን። ጠይብ ወልከይፉ ገይሩ ማዕቁሊን አኳሃኑ ግን አይታወቅም አሉ ኢማሙ ዳር ልሂጅራ ኢማሙ ማሊክ ረሕመቱላሂ ተዓላ ዓለይህ። ወሱአሉ ዐንሁ ወልኢማኑ ብሂ ዋጅብ ማመኑ ግን ኢትባቱ ሲፈቲ አልእስቲዋኢ ዐለል ዐርሽ ዋጅቡን ሊአነሁ ዋሪዱን ፊ ልቁርአኒ ወዋሪዱን ፊ ልሐዲት በቁርአንም በሐዲትም የጸደቀ ጉዳይ ስለሆነ ማመኑ ግዴታ ነው አሉ። ወሱአሉ ዐንሁ ቢድዓ ስለ ከይፍያው መጠየቅ ግን ቢድዓ ነው አሉ። አሱአሉ ዐን ከይፍየቲ የቁል ኢነ ላህ እስተዋ ዐለ ልዐርሽ ከይፈ እስተዋ ይላል አንድ ሰው። ከይፈ እስተዋ ማለት ምን ሲፋት ልሙብተዲዒን የሙብተዲዖች መገለጫ ባህርያቸው አንዱ ይሄ ነው። ከይፈ እስተዋ ይላል እንዴት ብሎ ነው የተደላደለው። ወተንዚሁ ረቢ ተባረከ ወተዓላ ዐን ኩል ማ ላ የሊቁ ቢህ ጌታችን አምላካችን አላህ ስብሓነሁ ወተዓላ ለአላህ የማይገቡ ባህርያት፣ ሲፋት፣ መገለጫዎች ደግሞ ከአላህ የራቁ ናቸው ብለን እናምናለን። መተለን አንዳንድ ሰዎች ኢነላህ ዓላ ኩል ሸይን ቀዲር ቁድራ የሚባለው በአላህ ላይ እንዳያጸድቁ ዝም ብለው የሚቀባጥሩ ሰዎች አሉ። ምን እያሉ መሰላችሁ? ኢነላህ ዓላ ኩል ሸይን ቀዲር ሲባል ሀሊላሁ ቃዲሩን ዓላ ኩል ሸይ ይላል። አላህ በሁሉም ነገር ላይ ቻይ ነው እንዴ ይላሉ። እንዴት ቻይ ሊሆን ይችላል ይሉና ሰውን ለማደነጋገር ምን ያመጣሉ? አላህ ሚስቱን መፍጠር ይችላል? አላህ ስብሓነሁ ወተዓላ ቢጤውን መፍጠር ይችላል? አይችልም። ስለዚህ ኢነላህ ዓላ ኩል ሸይን ቀዲር ሳይሆን ኢነላህ ዓላ ጋሊብ ልአሽያኢ ቀዲር እንበል ይላሉ። አላህ በሁሉም ላይ ሳይሆን ቻይ የሆነው በአብዛኛው ላይ ቻይ ነው፣ የማይችላቸው ነገራቶች አሉ ይላሉ። ሱብሓነላህ፣ ምን አይነት አቅል ነው? የዘቀጠ የዶሮ ጭንቅላት ይሻላል። የዶሮ ጭንቅላት፣ ዝም ብሎ ምንም የማያስብ የዶሮ ጭንቅላት ይሻላል። ይሄ የሰው ጭንቅላት አይደለም፣ የዓሊም ጭንቅላት መሆን ቀርቶ ማለት ነው። ቢላሂ ዓለይኩም፣ በመጀመሪያ ደረጃ አላህ እንዲፈጥረው ከተፈጠረ በኋላ የአላህ እኩያ መሆን ይሆናል ተብሎ የሚታሰብ ምን አይነት አስተሳሰብ ነው? አላህ እንዲፈጥረው ከጠበቀ እኮ ያ አካል ከአላህ ጋር እኩል መሆን አይችልም። የአላህ ፍጡር ነው የሚባለው የፈለገ ያህል ደረጃ ቢሰጠውም እንኳን። አላህ እንዲፈጥረው የሚጠብቅ አካል መጀመሪያውኑ ጥያቄያቸው ራሱ መልስ ነው። አላህ ብጤውን መፍጠር ይችላል ካሉ ሱብሓነላህ፣ አላህ የሚፈጥረው አካል እንዴት ከአላህ ጋር እኩል ሊሆን ይችላል? በራሱ መገኘት አለበት እንጂ አላህ ፈጥሮት እንዴት ከአላህ ጋር እኩል ነኝ ይላል? ፍጡር ነው ቢያንስ። ሁለተኛ ለአላህ ስብሓነሁ ወተዓላ ብጤ ያለው እንዴ? ብጤ ቢኖረው ኑሮ በራሱ ነው የሚገኘው። ለአላህ ብጤ ቢኖረው ኑሮ ደግሞ አላህ መፍጠሩ አያቅተውም። የአላህ ችሎታ የመፍጠር ችሎታው ገደብ የለውም። ግን ላ የሊቁ ሊላሂ ሱብሓነሁ ወተዓላ ሸሪኩን ወላ መሲሉን ወላ ንድ፣ ከአላህ ጋር ብጤ አምሳያ አላህን የሚመስል ምንም ነገር አይገባውም ለአላህ። ኑነዚሁላህ ሱብሓነላህ ማለት ተንዚሃን ለክ ዐን ኩል ማ ላ የሊቁ ለክ ማለት ነው። ትርጉሙ ራሱ አላህዬ ለአንተ ከማይገባ ነገር ጥራት ይገባህ፣ ጥራት የተገባህ አምላክ ነህ ማለት ነው። ጠይብ ሲፋቶቹ ስናስቀምጥ ሲፋተ ኢትባተ ማዕነን ላ ኢትባተ ከይፍያ እዚህ ላይ በደንብ አርጋችሁ ያዕኒ ያዟቸው። ኢትባተ ልከይፍያና ኢትባተ ልማዕና የመልእክቱ የቁርአኑ አላህ ስብሓነሁ ወተዓላ ስለ ራሱ የተናገረው መገለጫ ባህርያት ኑትቢቱ ኢትባተ ማዕነን ላ ኢትባተ ከይፍያ ወልከይፍያ ላ ያዕለሙሃ ኢላ ላህ አኳሃኗ አላህ እንጂ ማንም አያውቃትም። ሙብተዲዖች ደግሞ እናንተ ሙጀሲማ ናችሁ የሚሉት ስለ ከይፍያ እያመጡ እንጂ ስለ ማዕና አይደለም። ማዕና በጭራሽ አንድም ቀን ጅስም ሆኖ አያውቅም። ጠይብ፣ አላህ ሂዳያ ይስጣቸው፣ እነሱም እኛንም አላህ ሂዳያ ይስጠን። የቀደምት የእስልምና ሰለፎቻችን መንገድ ተከትለን የምንሄድ አላህ ያድርገን። ተባረከ ወተዓላ ዐን ኩል ማ ላ የሊቁ ቢህ ፈኢነ ሰለፈ ረዲየላሁ ዐንሁም ካነት መዓኒ ሲፋት ላህ ተዓላ አዝሀረ ዐንደሁም ምን መዓኒ ልአሕካም ልዓመልየ። የቀደምት የእስልምና አባቶቻችን የአላህ የመገለጫ ባህርያት አሕካሞች ከሚከብዷቸው በላይ ያኒ አሕካሞች እንደሚከብዷቸው አይነት አይከብዷቸውም ነበር። ሲፋት ረብ ልዓለሚን ስብሓነሁ ወተዓላ የአላህ መገለጫ ባህርያት አንድም ቀን ግራ ገብቷቸው ምን ማለት ነው ብለው አያውቁ ብለው አያውቁ። ኢነ አላህ ቃለ አላህ ስብሓነሁ ወተዓላ አራሕማን ዓለ ልዓርሽ እስተዋ። አንድም ሰሓቢ ሐስበ ዕልሚ እኔ እስከማውቀው ድረስ አንድም ሰሓቢ ምን ማለት ነው ብሎ የጠየቀ ማንም የለም። አራሕማኑ ዓለ ልዓርሽ እስተዋ እንዴት ብሎ የጠየቀ የለም። ወይም ደግሞ አኳሃኑስ ከይፈ እስተዋ ብሎ የጠየቀም የለም። ለምን ፈለገው ብሎ የጠየቀም የለም። ላ ለምን ሊአነሁ ካነ ዋድሐን ዕንደሁም ግልጽ ነበረ። ወአመ ልአሕካም ጠይቀዋል፣ የተለያዩ ሕክሞች የስአሉነከ ዓን ልአህለቲ ቁል ህያ መዋቂቱ ልናስ የስአሉነከ ዓን ልአንፋል ቁል ልአንፋሉ ልላህ ወረሱል የስአሉነከ ዓን ልኸምር ወልመይስር ቁል ፊህማ ኢትሙን ከቢሩ ወመናፊዕ የስአሉነከ ዓን ልመሒድ ቁል ሁወ አዘን ፈዕተዚሉ ንሳእ ፊ ልመሒድ የመሳሰሉ አሕካሙን ዓመልያ በእንቅስቃሴ በተግባር የሚደረጉ እንቅስቃሴዎች ጠይቀዋል፣ ተብራርቶላቸዋልም። ወአማ አልአውሳፍ አለቲ አትበተ አላሁ ስብሓነሁ ወተዓላ ሊነፍሲህ ወአትበተሁ ረሱሉሁ ሰለላሁ ዐለይሂ ወሰለም ለሁ ለአላህ ያጸደቁት ነቢ ሰለላሁ ዐለይሂ ወሰለም ሰሓባዎች ግራ ገብቷቸው የጠየቁበት ሁኔታ የለም። ግራ የሚያጋባ ቢሆን ኑሮ ቀውሉ ነቢይ ሰለላሁ ዐለይሂ ወሰለም ኢነ ልቀልበ በይነ እስቡዐይን ምን አሳቢዕ ረሕማን ዩቀልቡሃ ከይፈ ሻእ አላሁመ ያ ሙቀልበ ልቁሉብ ሰሪፍ ቀልቢ ዓላ ጣዓቲክ የሚለው ሲሉ ነቢያችን ሰለላሁ ዐለይሂ ወሰለም ሰሓባዎች በጠየቁ ነበረ። አራሕማን ደግሞ ጣት አለው እንዴ? ምን አይነት ጣት ብለው በጠየቁ ነበረ። ወላኪን ዩትቢቱነ መዕነን ላ ከይፍየተን፣ አኳሃኑ አይደለም የሚያስቀምጡት፣ መዕናው ትርጉሙ ነው የሚያጸድቁት ለአላህ ስብሓነሁ ወተዓላ። ወየደዑነ ልከይፍያ ሊላህ ስብሓነሁ ወተዓላ፣ አኳሃኑ ለአላህ ይተውታል። ከይፍያ ማለት አኳሃን ማለት ነው፣ ሁኔታው። መሰለን የዱላሂ ፈውቀ አይዲህም፣ የአላህ እጅ ከሁሉም በላይ እጅ ከነሱ እጅ በላይ ነው ሲል አላህ እጅ አለው እንዴ? አላህ እጁ ምን ይመስላል? የመሳሰሉ ከይፍያ ይባላሉ። አኳሃን ከይፍ ማለት እኮ መግለጫ ከሆነ እንዴት ማለት ነው። እንዴት የሚለው እንዴት በሚለው ጥያቄ የሚገለጹ ነገራቶች ዩትቢቱነ ኢለላህ ያኒ ዩልጂኡነ ኢለላህ ወደ አላህ ያስጠጉታል፣ ወደ አላህ አስጠግተው ይተውታል። ከይፍያው ማዕናው ግን ቁርአን ላይ የሃው የሚለው ከይፍያ ማለት ሃው የሚለው ወላኪን ማዕናው አላህ እጅ አለው፣ አላህ አርሽ ላይ ተስተካክሏል፣ አላህ ወደ ሰማኡ ዱንያ ይወርዳል የሚለው ያጸድቃሉ ትርጉሙ። አኳሃኑ ግን እንዴት ለሚለው ወደ አላህ ይተውታል። የእኛ ስራ አይደለም። ዝሮ ዝሮ እንዴት ለምንስ ያስፈልገናል? ሄደን ለማየት ነው ነው ወይምስ ምንድን ነው? ምንም ነገር አያስፈልገውም። ዋናው የአላህ መልእክት ተቀብለን ማዕናው አሜን ብለን ተቀብለን ስናረጋግጥ ነው። ኸላስ ሀዛ ሁወ ልኢማን ወልዓቂዳ። ዓቂዳ የሚባለው ይሄ ነው። አንዳንድ ግራ የገባቸው ወንድሞቻችን አላህ እጅ አለው ካል ሰው አስመሰል ነው ይላሉ። ቀጥታ እጅ ሲል ከይፍያው ላይ ነው የሚሄድባቸው፣ ማዕናው ላይ ሳይሆን። ኢትባት አልማዕና ቢሄዱ ኑሮ፣ ኢልጃ ሐቂቀት አልማዕና ኢለላህ ቢያደርጉ ኑሮ ግራ ባልተጋቡ ነበረ። ለእኔ አልከበደኝም፣ ለሌላው እንጃ፣ አላሁ አለም። ጠይብ ወሊዛሊከ ለም የስአሉ ዐን መዓኒሃ ከማ ሰአሉ ፊ ልአሕካሚ ወልውቁፊ ሐይቱ እንተሀው ኢለይህ ፊ ኡሙር ልዕባደቲ ወአሕካሚ ዲን። ሌላው አይነት ጥያቄዎች ሁሉ እንደጠየቁት አሕካሞች እንደጠየቁት ሁሉ ይህንኑም በጠየቁ ነበረ ግራ ቢጋቡ ኑሮ። ግን ምን አወል ሙህለቴ መጀመሪያ ስትመጣ ወዲያውኑ ተረድተውታል። ኦልሬዲ ምን ማመን እንዳለባቸው መዓኒ መዓኒ ልከሊማት መረዳት ያኒ ማመን እና መቀበል እንዳለባቸው አውቀዋል፣ ተቀብለዋል። ዓን ልከይፍያ አልጃኡሃ ኢለላህ ስብሓነ ወተዓላ። ወሚን ሲፋቲ እንግዲህ ሲፋት ፍርቀት ናጂያ የምትባለዋ ኢትባዕ ፊ ኩል ሸይእን ሰዋኡን ካነ ፊ ልዓቂዳ ወሰዋኡን ካነ ፊ ልዕባዳ ወሰዋኡን ካነ ፊ ልዓደት ወተቃሊድ፣ በባህልና በወግ ማንኛውም እንቅስቃሴ ሁሉ ቀደምት የእስልምና አባቶችን መመሳሰል የሚሞክር ሁሉ ሰለፊ የሚለው ስያሜ ይሰጠዋል። በማንኛውም አኳኋኑ ሁሉ የግሩፕ ስም ግን እንዳታረጉት። አስር ሰዎች እንጠራራና ሀሳባችን፣ ድምፃችን፣ ንግግራችን የሚደማመጥ አድርገን ኸላስ ነሕን ሰለፊዩን፣ ሌላውስ ሰፊህዩን፣ ሞኞች ናቸው ሌሎቹ፣ እኛ ሰለፊይንን ማለት አንችልም። ዒባዳም ዓቂዳም ሙዓመላም ሁለመናው እንቅስቃሴው ከሰለፎች የሚመሳሰል ሰለፊይ የሚለው ስያሜ ይሰጠዋል። ወሚን ሲፋቲ ፍርቀቲ ልሐቂ ፍርቀቲ አናጂያ፣ ፍርቀት ናጂያ የምትባለዋ ፍርቀቱ አህል ልሐቂ አጣኢፈቱ ልመንሱራ አህሉ ሱና ወልጀማዓ የሚባሉት ጀማዓዎች መገለጫ ባህሪያቸው ከመከተሉ ጨምሮ አልኢዕትሳሙ ቢኪታቢላሂ ተዓላ ወሱነቲ ረሱሊሂ ሰለላሁ ዐለይሂ ወሰለም። ያ ሰላም ኢዕትሳም መጠበቅ። ጥብቅነታቸው በምንድን ነው የሚጠበቁት ከተባለ ቢኪታቢላሂ ሱብሓነሁ ወተዓላ ወሱነቲ ረሱሊሂ ሰለላሁ ዐለይሂ ወሰለም፣ የነቢያችን ሱናና የአላህ ከላም መጠበቂያ ይሁን ለመናቸው መጠበቂያ አድርገው ይይዙታል። ወረድ ተናዝዕ ወረዱ ተናዝዕ ወልእኽትላፍ ኢላ ዛሊከ ወረዱ ተናዙዕ ወልእኽትላፍ ኢላ ዛሊከ፣ ጭቅጭቅና ንትርክም መመለሻ የሚያደርጉት ወደ ቁርአንና ወደ ሐዲት ነው። ሀሳባችን እንሰብስበውና እንስማማ የሚባል አይሰራም። አንተም ወዲህ ጠጋ በል እኔም ወደዛ ጠጋ ልበልና መሀል ላይ ተገናኝተን እንስማማ፣ ላ ላ ላ ላ፣ አንተም ሀሳብህ ተው እኔም ሀሳቤ ልተወው። ወዴት እንሂድ? ወደ ቁርአንና ወደ ሐዲት፣ ወደ ሀዲዩ ሰለፊ ልኡማ፣ ወደ እነሱ አመለካከት እንሂድ ተባብለን ያ ነው አንድ የሚያደርገው። ተዓለው ሊነዕለመ ጀሚዐን ከሊመተ ተውሒድ ቀብለ ተውሒድ ልከሊማት፣ የተበታተኑ ሀሳቦች ሰብስበን አንድ ለማድረግ ከመሞከራችን በፊት የአንድነት ከላም እንወቃት። ሁላችንም አንድ የምታደርገን ቃል ምንድነች? እኛ ሙስሊሞች ቀርቶ ከካፊሮች ራሱ አንድ የሚያደርገን እኮ አለ። الله سبحانه وتعالى قل يا أهل الكتاب تعالوا إلى كلمة سواء بيننا وبينكم ألا نعبد إلا الله ولا نشرك به شيئا. هلاتين ما ننم أجار ما ننم نجر سنة درج الله ببتشين نت النام لكو يمتلوك قال سواء كان في المعاملة وسواء كان في العقيدة وسواء كان في العبادة وسواء كان في التقاليد والعادة كل نمسو أندي يمتدرج تعالوا إلى الله وإلى رسول الله صلى الله عليه وسلم ودى الله أنه ودى الله ملك تنياه نو كتباره كله من زاسي متان دي هنال. أما أنت مهن تنازل أدرك إني مهن تنازل أدرك إيكو يدين قد يعني يدنيا قد يكو يدن لهم ينقد قد يكو يدن لهم يدين قد يكونوا دين يراسو يونا مسرت إيال لو أني إن أنت شرا أدرك إنه عند من السبع سبو. يا سبحان الله الكريم، الله سبحانه وتعالى هداه واستنى. اعتصام بكتاب الله تعالى وسنة رسوله صلى الله عليه وسلم من صفات الفرقة الناجية. يا فرقة الناجية ما قالت أبهري وشو مكاكل أندو بقرآن النا بحديث تبك كبرو منات كركرنا نجم نجم ودى قرآن النا ودى حديث مملس. عملا بكتاب الله سبحانه وتعالى واعتصموا بحبل الله جميعا ولا تفرقوا. الله سبحانه وتعالى اعتصموا بحبل الله جميعا ولا تفرقوا. با الله جمد تبك بلاتشو عند النتاجو تبك أتشيو كلاتشوهم يا الله جمد تبك أدرك أتشيو. حبل الله وكتاب الله وسنة رسول صلى الله عليه وسلم قرآن إن الله يا نبي صلى الله عليه وسلم حديثنا حبل الله يمي بالو ينيا يمن نسب السباتشو كالاتو جايدنو. ويقول عز من قائل فإن تنازعتم في شيء فردوه إلى الله والرسول إن كنتم تؤمنون بالله واليوم الآخر. بأند قد داي لاي የተጨቃጨቃችሁና የተነታረካችሁ ከሆነ ፈረዱሁ ኢለላህ ወረሱል አይ ኢላ ኪታብላህ ወኢላ ሱነት ረሱሊህ ሰለላሁ ዐለይሂ ወሰለም፣ ወደ ቁርአንና ወደ ሐዲት መልሱት። ሰው ሁሉ ነፍስያ ወጥሮት እንዲያው አንገቱ በከረባት ግጥም አድርጎ አስሮ ሲያበቃ የማንም ሐሳብ አልጨምርም ብሎ ስላለ ነው እንጂ ደው ቀላል መንገድ እኮ ነው። ሓቲ ሑጀተክ ኢንካነት ቀውየ ፈህየ ዲኒ ወዲኑክ። ሑጀቱን ቀውያ ያለው ሰው የኔና ያንተ የአካሃድ ዲናችን አቅጣጫ የሚቀይስልን እሱ ነው። የኔና ያንተ ነፍስያ ወደ ጎን እንተው፣ ኸላስ እሱ ያስማማን ነበር። ነፍስያ ከተጨመረ አንተ ወደ እኔና እንጂ እኔ ወደ አንተ አልመጣም የሚባል ከመጣ ግን ኒዛዕ ኹሱማት ይፈጠራሉ። አዳዲስ ፈጠራዎች እየጨመሩ ወደ ዲን ይጨመሩልን፣ ሙስሊሞች ደግሞ የለም አንጨምርም። እዚህ ጋር ፍትጊያ ይገባል። ሁለቱ መካከል ጭቅጭቅና ንትርክ ይፈጠራል። አላህ ስብሐነሁ ወተዓላ ይጠብቀንና ስትከራከሩና ስትነታረኩ ወደ ቁርአንና ወደ ሐዲስ መልሱት። ከነገረ ቀደም ቁርአንና ሐዲስ ጥልቅ የሆነ መረዳት ያላቸው ሰዎች ያን ያክል ክርክር አያደርጉም፣ ውይይት እንጂ። የትኛው ማስረጃ ነው ጠንካራ? የትኛው ነው ለዲናችንም ለዱንያችንም ያሳመረልን? ውይይት እንጂ ክርክር፣ ጭቅጭቅ፣ ንትርክ አይናቸው እስኪቀላ ድረስ የደም ስራቸው እስኪገታተር ድረስ የኔ ሀሳብ ካልተከተልክ የሚባል ዓሊም ዘንድ አይመጣም። እንደዛ አይነት ዓሊም ካለ ኸላስ ሸይጣን ተጠናውቶታል ማለት ነው፣ ሰራተኛው አድርጎታል። አንዳንድ ሙስሊሞች የሙስሊም ኮፍያ ለብሰው የሙስሊም ልብስ ለብሰው የመንግስት አስፈጻሚ እንደሆኑ ሁሉ ማለት ነው። ወልየውም አልአኺር በመጨረሻም ቀን የምታምኑ ከሆነ ወተዊሉ ልቁርአን ወተፍሲሩሁ ብልቁርአን ወቢሱና፣ ቁርአንንና ሐዲስን ሲፈስሩ ደግሞ በቁርአንና በሐዲስ በራሱ ነው። በጣም ደስ የሚለው እስልምናችን ቁርአን ራሱ በራሱ ይፈስራል፣ ሐዲስም እንደዛው። እንኳንስ እርስ በርሱ ሊጋጭ ቀርቶ አንዱ ጋር በጥቅሉ የመጣው በሌላ ቦታ ያኒ ተንትኖ ያቀርብልናል። ቁርአን በቁርአን ሐዲስ በሐዲስ ቁርአን በሐዲስ ሐዲስ በቁርአን ይፈሰራል። ከዛ ባነሰ ቢአቋል ሰሓበት ወታቢዒን አቋል ሰሓባ በሰሓባዎች ንግግር ለምን ቁርአኑ ሲወርድ ነበሩ፣ ሐዲሱ ሲነገርም ነበሩ። ለነሱ ነው እንዲያውም የተነገራቸው፣ ዳይሬክት መልእክቱ የመጣው ወደ እነሱ ስለሆነ ሁም አድራ ቢሂ ሚና ከኛ የበለጠ እነሱ ስለሚያውቁት በእነሱ አነጋገርና በእነሱ አፈሳሰር በእነሱ አካሃድ ይሄዳሉ። ሲፋት ልፍርቃት ናጂያ መገለጫ ባህሪዋ ከእኛ በላይ እነሱ በደንብ ያውቃሉ፣ ጠንቅው ያውቃሉ ብለው ስለሚረዱ የእነሱ ሀሳብ ከምንም በላይ አስቀድመው ይወስዳሉ። ወአማ ምን ሲፈት ልሙብተድዒን የቁሉነ ቃለ ፉላኑን ወሐላን፣ ሼክ ከለ የሚባሉ ነበሩ እንደዚህ እንደዚህ ጫካ ውስጥ ምናምን ይላሉ። አንድ ሰፈር እያለን አጭበርባሪ ልጅ ነበረ። በየቦታው እየሄደ የማን ልጅ ነህ ሲሉት የሸደፎስ ልጅ ነኝ ይላል። ሸደፎስ የት እንደሆኑ አላሁ አዕለም። የሸደፎስ ልጅ ነኝ። ሸደፎስ ማለት አንድ ጊዜ ከመንደሪቱ ሰዎች ጋር ተጣልተው መንደሪቱ አነሷትና ወደ ላይ ወስደው ወደ ታች ሊገለብጧት ሲሆኑ ከስር አንድ ቄስ መጥቶ እኔ ሳትወዱኝም ያላቸው በሱ አማላጅነት ዳነች መንደሪቱ ይላል። ቃዲው አናዷቸው እንዲህ ብሎ ምናምን አሁንም እቺ መንደር እንደ አባቴ አንስቼ እንዳልደፋባቸው ይላል። በግ ታርዶ ምን ብሎ ምናምን ገምደው ያበሉት። ሐታ እናቱ ሁሉ ሸውዷል። ያ ልጅ ከእኛ ጋር ናሁ ይቀራ ነበር። በጣም ምላሳም ነው። እና አንዳንድ ጊዜ እንዲህ አይነቶቹ አካሃዶች ያመጡና ሂያ ሚን ሲፋቲ አልሙብተዲዒን የሙብተዲዖች የቢድዓ ሰሪዎች መገለጫ ባህሪ ነች እሷ። የቀደምት የእስልምና አባቶቻችን አካሃድ እያለ የሌላ ሸክ ከለ ሸክ ከልት እየተባለ አንዷ ደግሞ ሸክ ነበረች፣ በጣም ወልይ ነች፣ በጣም ዓቢዳ ነች። አንዱ ደስ አለችው፣ መልኳን በጣም ውብ ነበረች እና ከሰዎች ፊት ጸጉሯ ከፍታ ነው ቁጭ የምትለው፣ በጣም ታምራለች። ለመፈተን ደረሶች ለመፈተን። ሱብሓነላህ፣ ቢላሂ ዓለይክ ሸሪዓ ይፈቅዳል እንዴ? ወልያ ብትሆን ኑሮ እንኳንስ ጸጉሯ ተከፍታ ልትቀምጥ አይደለም፣ አንድ ጸጉርም ከፍታ አታሳይም ለአጅነቢይ። እንዴት ሊሆን ይችላል እንደዚህ አደረገች? አንዱ አደብ ያጣ ደረሳ መጣና ላግባሽ አላት። እሺ ያለችው ንካህ ተደረገ። ንካህ ተደረገና ማታ ሲሆን እሱ ሴት ሆነ፣ እሷ ወንድ ሆነች። ንካሁ የተቀበለው እሱ፣ እሷ ያለ ንካህ ልትገናኘው ነው እንግዲህ መልሰው። ከዛ በኋላ ሰባት ልጅ አስወልዳ ላከችው። አደብ አድርግ። ካሁን በኋላ እንዲህ አይነቱ አመለካከት ሱብሓነላህ። ያኔ የሆነ ያልሆነ ዝርክ ሆነ። ሸክ ከለ ነበሩ፣ ሸክ ከለት ነበረች፣ ምናምን ነበረች። ቁል ቃለ አላህ ወቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም وحسبك قال الله قال رسول الله بلغك من نواي بقى من دي لاخرام لدنيا لدينم بتام بقي هنا بقي هنا الدين يكون يالن دين الاسلام دين الاسلام بقي هنا نو يالن من اسفلك انت يا عينتو من نفارقنا مزركرك الله سبحانه وتعالى يطبقك قران ولا حديث نفسر በቁርአን በራሱ በሐዲስ በራሱ ወይም በአቋል الصحابه والتابعين هم ادرى منا به ከነሱ يعني ከኛ እነሱ በደንብ ስለሚያውቁት በእነሱ አፈሳሰር فإن الله تعالى ذم من اتبع المتشابهه واول بالرأي الله አጥላልቷል በራሳቸው ስሜትና በራሳቸው አመለካከት ቁርአንን የሚፈስሩ ሰዎች አጥላልቷቸዋል። ወመደሐ الراسخين في العلم المتبعين غير المبتدعين መደሐ الراسخين في العلم እውቀት ውስጥ ሰመጥ ብለው የሚገቡ ደጋግ የአላህ ባሮችና እንዲሁም متبعين ለቀደምት የእስልምና አባቶች ለሰሃባዎች ለሰለፎች የሚከተሉ ይሆኑ غير المبتدعين ቢድዓን የማያስፋፉ የሆኑ ሰዎች አሞግሷቸዋል። አንዳንድ ተፍሲር አይታችሁ ከሆነ ቁርአኑ ተገልብጧል፣ መልእክት የለውም፣ ሁሉም ነገር ተገልብጦ خلاص معاني ሆኗል። غيبيات اهل الظاهر واهل الباطن ብለው ይሰይማሉ ራሳቸው። اهل الباطن ውስጠ ምስጢሩ የተረዳቸው ለነዚህ ደግሞ ትክክለኛ ተፍሲሩ ይዘው የሚሄዱ የ ሰሃባዎች የታቢዒዎች ተፍሲር ተከትለው ለሚሄዱ ሰዎች ደግሞ ምን ይሏቸዋል? አህሉል አዛሂር ቃሉ ላይ ላዩን የሚረዱ እነሱ ባጢኑ ተረዱት። ማን አስረዳችሁ ካላችኋቸው የለም ማስረጃ የለም። እንደዛ ነው ማዕናው ይላል። ማን ነገረ? ጅብሪል ከነቢያችን በኋላ መልስ ወርዶ ነበር እንዴ? በማንስ ወረደ? ቢወርድ ኑሮ በአቡበክር ወይም በዑመር በዑስማን በዓሊ ወይም በሌሎቹ ሰሃባዎች ይወርድ ነበር። በማን ነው የወረደው? ሸክ ከላይ የሚባሉ ነበሩ፣ አርሽ አልፈው ኩርሲ አልፈው ምናምን አልፈው ምናምን ለውህ ቀለም ምናምን ክራም ይቆጥራሉ። ዓለም ለሁት ወዓለም ጀበሩት ወዓለም ሑት ወዓለም ምናምን አልፎ ሄድ ይላሉ። እንደዚህ የሚባል ዓለም አለ እንዴ? ከአርሽ በላይ ዓለም አለ እንዴ? ለመሆኑ ከአርሽ በላይ መቼ ዓለም አለና? ያ አላህ والله እንዲህ አይነቱ የተዝረከረከ አመለካከት ያላቸው ወንድምህቶች አሉ። አላህ ስብሐነሁ ወተዓላ ይጠብቀን። አላህ ስብሐነሁ ወተዓላ ራሲኺን ፊል ዒልም እውቀት ላይ ሰመጥ ብለው የቀደምት የእስልምና አባቶቻችን አፈሳሰር እየተከተሉ ጥልቅ መረዳት የተረዱ ደጋግ የአላህ ባሮች አሞግሷቸዋል። ምን አለ? ወለዚ አንዘለ ዐለይከል ኪታበ ሚንሁ አያቱ ሙሕከማቱን ሁነ ኡሙል ኪታብ ወኡኸሩ ሙተሻቢሃት ፈአማ አለዚነ ፊ ቁሉቢሂም ዘይጉን ፈየተቢዑነ ما تشابه منه ابتغاء الفتنة وابتغاء تأويله وما يعلم تأويله إلا الله والراسخون في العلم يقولون آمنا به كل من عند ربنا وما يذكر إلا أولو الألباب الله سبحانه وتعالى ودا أنت قرآننا وردوال قرآننا وردوال وده لتم كفلو عندن يو هقال زلي هنا نو ليلان يو تمساساي آيات الصفات انديهم ليلوج ليلوج آياتوج يالبتي هنا أما الذين في قلوبهم زيغ በቀልባቸው ውስጥ በሽታ ያለባቸው ሰዎች ቀልባቸው ውስጥ በሽታ ያለባቸው ሰዎች يتبعون ما تشابه منه ከቃሉ ተመሳሳዩን ይዘው የሚጓዙ አሉ። اتباع الفتنة وابتغاء يعني ابتغاء الفتنة وابتغاء تأويله ابتغاء الفتنة فتنان فلقوا فتنان لمزرات فلقوا بمسلم ومهبرسم ለመበታተንና ለመለያየት ተውት ተውት ተውት፣ አዲስ ያውጣ ተውት። ኢንሻአላህ እጅ አውጣ። ጥያቄ ካለ ትጠይቃለህ። ኢንሻአላህ እየጨረስኩኝ ነው። ኢብቲጋ አልፊትነቲ ወኢብቲጋ ተአዊሊ። ኢብቲጋ አልፊትና በሙስሊሙ ማህበረሰብ ፊትናን ለመዝራት ፈልጉ። ሙስሊሙ ማህበረሰብ ለመበታተን እርስ በርሱ እንዲጋጭ ለማድረግ ፈልጉ። ወኢብቲጋ ተአዊሊ ሐቂቀተ አልመዕና ጥልቅ የሆነ መረዳት ደግሞ በራሱ በኩል በቀደምት የእስልምና አባቶች ሳይሆን በራሱ በኩል ተጉዞ መፈሰር የሚፈልጋለ። ኢብቲጋ አልፊትነቲ ወኢብቲጋ ተአዊሊ ወማ ያዕለሙ ተአዊለሁ أي حقيقة المعنى تككلن يو ترقمك الله وشمان من الرداوي اللم والراسخون في العلم بأوك أتولاي بدين الإسلام أوك أتسمت على تلك على أوك أتعلى كوسوش يقولون آمنا به آمننا لله كل من عند ربنا كلهم كجيتاتين وردنو آيات محكمات هجاز ذليهون أنكسوشنا ليلوش دقمو يا الله سبحانه وتعالى أوصافوش مجلج أبهريات የያዙ ይሆኑ አንቀጾች አያቶች ከአላህ የወረዱ ናቸው በሁሉም አምነናል ይላሉ። ራሲኽ ፊል ዒልም ብሎ አሞገሳቸው አላህ ሱብሓነሁ ወተዓላ። والراسخون في العلم يقولون آمنا به كل من عند ربنا وما يذكر الا اولو الالباب ይህ አይነቱ መረዳትና መገንዘብ ልብ ያላቸው ሰዎች እንጂ አይገነዘቡትም ይላል አላህ ሱብሓነሁ ወተዓላ። طيب ومن صفات فرقة الحق الناجية الفرقة الناجية يمتبال سبا سوستو كسبا سوستو اندوا نجا يمتوتا جروب مجلج أبهروا التمسك بما أجمع عليه السلف وما أجمع عليه علماء الأمة وعدم المشاقة لله ولرسوله. قال الله تعالى ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيرا. كفرقة الناجية مجلج أبهريات مكاكل التمسك تبك أدرقو مياز بما أجمع عليه السلف قدمت إسلام النبات وشاكين يا نبي صلى الله عليه وسلم بالدربوش صحابوش تابعيوش ينسو فلك تكتلو يمتو ينسو يوردو ያቺ ትክክለኛ የሆነች አካሃት ሳይጨምሩ ሳይቀንሱ ይዘው የሚጓዙ وعدم المشاقة لله ولرسوله الله ان الله ملكتኛም የማይخالፉ የማይቃረኑ የሆኑ ናቸው። الله عند حساب ያቀረበ እነሱ የራሳቸው ስሜት ይዘው የሚጓዙ ነብያችን صلى الله عليه وسلم ይሁን حساب አቀረበው እነሱ የራሳቸው ስሜት ተከትለው የሚነግዱ ከሆኑ الله سبحانه وتعالى زاكاونا ما استنكك أولك والله شوال من بلو سورة النساء لي ومن يشاقق الرسول من بعد ما تبين له الهدى قلت يهونو من مريا كمتالت بهلا كملكتن ياتشن قاري ميك الرنسو ويتبع غير سبيل المؤمنين يمؤمنوش من قد يالهونا شوى يميك التل كمؤمنوش من قد وش يالو يراسو يسميتنا يفتراو يميك التلسو نوليه ما تولى يازو الناس يزو النا يا يازو ودنيا استقام يراسه فترة يراسه فترة نا يراسه فلسفنا نون لوالن ونسله جهنم وساءة مصيرا ممل الشوانا مقبيا وابت آمي كفا يهونج جهنم ودزاك النور وروالن إلى الله سبحانه وتعالى. الله ودى جهنم كم ورور يتأبك أننا. طيب يمي قلت لو إن شاء الله صوستو آيتنال من صفات الفرقة الناجية الاتباع لهذه السلف لقدمت إسلام النبات وشاة المكة الاعتصام بالكتاب والسنة والتمسك بما أجمع عليه علماء السلف وعلماء الأمة وعدم المشاقة لله ولرسوله. صوستو ذاري آيتنال نقدقمو عند صوستارات تجمر نبت درساتين يكتلان إن شاء الله كهم بهالا ولا عند السرقز يكرنا عند السرقز يميهونو يكرنا إن شاء الله تعالى عند رات قز كرتنا الله سمتو ملكام سرتو بملكام هنيتا ودى ملكام أقر يميهلو دقاق جاء الله بارو شادرقن. وهذا وبالله التوفيق والسلام عليكم ورحمة الله وبركاته. አቶ አዲስ እጅ አውጥተው ነበረ። የሚጠይቅ ካለ ማይክል ልቀቅና ኢንሻአላህ፣ እስከዛው አድሚኖች እጅ አውጡልኝ፣ ትቀበሉኛላችሁ ኢንሻአላህ። አቶ አዲስ እየሰሙኝ ከሆነ አዲስ 227 የለም። መርሐባ። ሰላም አለይኩም ወራህመቱላህ ወበረካቱ። እህቴ ሐኑታ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ያ ጀማ ኢንሻአላህ ትሰማለሁ። ጀዛኩሙላህ ኸይረን ጀዛ ኡስታዝ አኪፊላህ፣ አላህ ይደደዎት፣ አላህ ይጨምርልዎት፣ አላህ ኸይር ስራቸውን ከሚቀበላቸው ደጋግ ባሪያዎች ያድርገዎት። ኢንሻአላህ ቢኢዝኒላህ ኸይር ስራዎትን ይቀበሉት። ኢንሻአላህ በጣም ደስ የሚል ትምህርት ነበረ ወላሂ። እርስዎ ባስተማሩት እኛ በሰማነው አላህ ተጠቃሚዎች ያደርገን፣ ሰምተው ከሚሰሩት ያደርገን ኢንሻአላህ ቢኢዝኒላ። እንግዲህ ምናልባት የሰላት ሰዓት ካልደረሰ እናንተ ጋር ዝሁር ይመስለኛል አሁን ሰዓቱ። ጥያቄ የሚቀበሉ ከሆነ ታይም ካለዎት እስኪ ኢንሻአላህ አንዳንድ ያሳዩኝና ጥያቄ ካላችሁ ጥያቄ መጠየቅ ይቻላል። አሁን በተማርነው ዙሪያ ኢንሻአላህ ታይም አለዎት ኡስታዝ? ኦኬ። እጅ ታይቶኝ ነበረ ከነብያችን ጋር ኢንሻአላህ እጅ ወጥቶ ነበረ። ጥያቄ ካላችሁ ኢንሻአላህ። እንግዲህ ከሶስት ጥያቄ በላይ አይቻልም። ያው ሶስት ጥያቄ ነው ያለው። ታይማቸው ማለት የሰላት ሰዓት ነው ነው አዲስ አይደለም። አባታችን ባሮችን እንዲረሃምና ናቸው ኢንሻአላ። ማይክ ፍሪ። አሰላም አለይኩም ወራህመቱላሂ ወበረካቱ። ወንድሞችና እህቶች ይሰማል? አልሐምዱሊላህ ባረካላህ ፊኩም ጀዛኩም አላህ ኸይር አኹ ፊላህ ባረካላህ ፊክ ረበና ያዕጢከ ዓፊያ ረበና ያሕፍዘክ ረበና የርፋዕ ደረጃተክ ፊ ጀነት ፍርዶስ አለ መዓ ነቢይና ወስዲቂን ወሻሃዳ ያ ረቢ። አላህ እድሜና ጤና ይስጥህ፣ ከመጥፎ ነገር አላህ ይጠብቅህ። ባረካላህ ፊክ። እኔ እጄ የወጣሁበት አዲስ እንሻላህ ዛሬ ሸሃዳ ያወጣ ይሆናል እና ለአዲስ ቅድሚያ ሰጡት ብዬ ነው እጄ ያወጣሁትና፣ እስቲ አቶ አዲስ ዛሬ እስቲ እጅህን ከፍ አድርግና ሸሃዳ ተቀበል። ዛሬ ብሽ አዲስ እጅህን አውጣ። ኧረ አቶ አዲስ አላህ ሀቁን መንገድ ይምራ። ጀዛኩም አላህ ኸይር። እኔ ሰላም ለማለት ነው ወንድሞቼና እህቶቼ። ጀዛኩም አላህ ኸይር። አላህ ይውደዳችሁ፣ ለአላህ ብዬ ወዳችኋለሁ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። እችን አዲስ ንጌ ባሮችህንን ይርሐምና ከማለት እንግዲህ ከነቢያችን ጋር ጀና የምትናትና እንግዲህ ሁላችን እችን ስንታየው እንግዲህ ስም ስታዩ ዱዓ አርጉልን ለሁላችን። አላህ ይቀበለ ጀነት ፍርደውስ ማዓ ነቢይን ወስዲቂን ወሻሃዳ ማዓ ሳሊሒን። ጀዛኩም አላህ ኸይር። ማይክ ፍሪ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ይሰማል? ኦኬ። ኡስታዝ አኪፊላህ ማለት ነው አራህማኑ አለል አርሽ ስተዋ የሚለውን አህባሾች ማለት ነው እንዴት ነው የሚያዩት? እንዴት ነው የሚተረጉሙት?